بسم الله الرحمن الرحيم. الحمد لله رب العالمين، ولا عقبة للمتقين، والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إن شاء الله توجهنا وندموج زاري وتمرتاجين توحيدنا اسم الكتون ومالتنا أصول الثلاثة ሶስተኛው ነው ትምህርት አይነት ነው መንማረው اعلم ارشدك الله لطاعته ان الحنيفيه مله ابراهيم ان تعبد الله وحده مخلصا له الدين ምንድነው የሚለው الله سبحانه وتعالى كنون منجد يمراهنا አላሁ ስብሓነ ወተዓላን ለመታዘዝ፣ አላህን ለመገዛት፣ አላህን ለመፍራት፣ በአላህ ለመመካት፣ አላህን ለመውደድና ወደ አላሁ ስብሓነ ወተዓላ ለመቃረብ ቅን አላህ ያድርግህና አነል ሐኒፊየተ ሚለተ ኢብራሂመ የኢብራሂም መንገድ ስትሆን ቀጥ ያለችው መንገድ ሐኒፋ ብሎ ማለት ሙስተቂማ በማለት ፈስረውታል ማለት ነው። ኢብኑ ከሲር ቀጥተኛ የሆነው መንገድ የነቢ ኢብራሂም መንገድ ሲሆን እሱም አንተ አዕቡደላሃ ዋህደሁ አላህን በብቸኝነት ልትገዛው ነው። ሙክሊሶን ጥርት ያደረግክ ሆነህ ለሁዲን አምልኮትን በአጠቃላይ ለሱ ብቻ አድርገህ ሳትቀንስ ሳትሸራርፍ ለፍጡሮች ሳትሰጥ ማለት ነው አንዲትም ነገር። ስለዚህ ይሄ ነው የኢብራሂም መንገድ። ቀጥ ያለ ሲሆን አላህም በብቸኝነት ልትገዛው ነው። ጥርት ያረክ ሆነ ይውልኝ ይስሙልኝ ብለህ ሳይሆን ስልጣን ላገኝበት ወይንም ሀብት ላገኝበት ወይንም ሰዎች ዘንድ ልከበርበት ልወደድበት ብለህ ሳይሆን ወደ አላሁ ስብሓነ ወተዓላ መቃረብንና አላህ ያዘዘህ ግዴታ ያደረገብህ መሆኑን ተረድተህ እሱም በብቸኝነት ትገዛ ነው። ይህ ነው የኢብራሂም መንገድ ይላል። ወቢዛሊክ በዚህ ዒባዳን ለአላሁ ስብሓነ ወተዓላ ብቻ በማድረግና እሱንም ጥርት አድርጎ በመፈጸም አመረ አላሁ ጀሚዐ ናሲ ሰዎችን ሁሉ አላሁ ስብሓነ ወተዓላ አዟቸዋል። እንደዚሁም ለዚቹ ለዒባዳ ሲል ነው አላሁ ስብሓነ ወተዓላ የፈጠራቸው። ከማ ቃለ ስብሓነሁ ወተዓላ አላሁ ስብሓነ ወተዓላ እንዳለው ሁሉ ማለት ነው። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ሆነ ጋኔኖችን አልፈጠርኳቸውም አላህም በብቸኝነት ሊገዙት እንጂ። ወማዕና ያዕቡዱን ዩወሕዱኒ ያዕቡዱነኒ እና በብቸኝነት ሊገዙኝ እንጂ ለሌላ ነገር አልፈጠርኳቸውም ብሏል ማለት ነው አላሁ ስብሓነ ወተዓላ። ስለዚህ ፍጡሮች የተፈጠሩት አላህን በብቸኝነት እንዲገዙ ነው ማለት ነው። አላህን በብቸኝነት እንዲገዙ ከተፈጠሩ ከአላህ ጋር ሌላን አካል አጋርቶ መገዛትና ወይንም ጭራሹኑ ሌላን አካል ብቻ መገዛት ወይንም አምልኮ የሚባለውን ነገር መተው የተፈጠሩበትን ዓላማ መልቀቅ መዘንጋትና መርሳት ይሆናል ማለት ነው። ወአዕዘሙ ማ አመረ አላሁ ቢሂ አላሁ ስብሓነ ወተዓላ በሱ ካዘዘብን ነገር ሁሉ ታላቁ አተውሒዱ ተውሒድ ነው። ተውሒድ ብሎ ማለት ኢፍራዱላሂ ስብሓነሁ ወተዓላ ቢልዒባዳ። ተውሒድ የሚባለው አላሁ ስብሓነ ወተዓላን በዒባዳ መነጠል ነው። ከሱ ጋር ማንንም ምንንም አለማጋራት ነው። እና ይሄ ነው ተውሒድ የሚባለው ማለት ነው። ስለዚህ ወአዕዘሙ ማ ነሃ አንሁ ከሱ ከከለከለው ነገር ሁሉ ይሄን ነገር እንዳትሉት፣ ይሄን ነገር እንዳሰሩት፣ ይሄን ነገር እንዳታስቡት፣ እንዳታምኑበት ብሎ ከከለከለን ነገር ሁሉ ታላቁ አሽርኩ ማጋራት የሚባለውን ነገር ነው። ምን ማጋራት የሚባለው ነገር ጀዕሉ ሸይኢን ሚን አልአሽያኢ ኒደን ሊላህ፣ ከነገራቶች አንድን ነገር ለአላህ ቢጤ ማድረግ ነው፣ ከአላህ ጋር ማጋራት ነው። ለምሳሌ አላህን እንደምንለምነው ሌላን አካል መለመን ማለት፣ አላህን እንደምንፈራው ሌላን አካል መፍራት፣ አላህ ስብሓነ ወተዓላ እንደምንከጅለው ሌላን አካል መከጀል፣ ለአላህ እንደምንሰግደው ለሌላ መስገድ፣ ለአላህ እንደምንጾመው ለሌላ መጾም፣ ለአላህ ካዕባን ጎብኙ እንዳለን ሌላን አካል ዶሪህን መጎብኘት ማለት ነው። ለምሳሌ ቀብርን መጎብኘት፣ የሞቱትን ሰዎች እርዱኝ ማለት፣ ድረሱልኝ ማለት፣ የመሳሰሉት ነገሮች ማለት ነው። እንደዚሁም ይረዱኛል ብሎ ማሰብ ራሱ፣ ይረዱኛል ብሎ መከጀል፣ የመሳሰሉት ነገሮች ሽርክ ይባላሉ ማለት ነው። ወሁወ ሽርክ የሚባለው ዳዕወቱ ገይሪሂ ማዐሁ፣ ከአላህ ጋር ሌላን አካል መማፀን፣ ከአላህ ጋር ሌላን አካል መጥራት፣ ከአላህ ጋር ሌላን አካል መገዛት ማለት ነው። ለዚህም ማስረጃው የአላሁ ስብሓነሁ ወተዓላ ቃል ነው። ወዕቡዱላህ፣ አላህን ብቻ ተገዙ። ወላ ቱሽሪኩ ቢሂ ሸይአ፣ በሱ ምንንም ማንንም እንዳታጋሩ ይላል። ለምንድን ማጋራት? እነሁ የሚያጋራ ሰው ይላል አላህ ሱብሓነሁ፣ ወይንም እነሁ ነገሩ መን ዩሽሪክ ቢላህ፣ በአላህ የሚያጋራ ሰው እኮ ፈቀድ ሐረመ ላሁ ዓለይህ ልጀነ፣ አላሁ ሱብሓነሁ ወተዓላ በእርግጥ ጀነትን እርም አድርጎበታል። ያኒ ጀነትን እርም አድርጎበታል ሲባል ምንድን ነው? ጀነትን እርም ካረገበት መኖሪያው ምንድን ነው ማለት ነው? የዚህ ሰውዬ እሳት ነው ማለት ነው። ያኒ መዘውተሪያው እሳት ነው ማለት ነው። ከእሳት ውጭ ሌላ አገር የለውም ማለት ነው። ጀነትን ተከልክሎ ዝም ብሎ ቁጭ ማለት የለም፣ ጀሃነም ውስጥ ገብቶ ይንገበገባል እንጂ። ስለዚህ ወመእዋሁ ናር አለ፣ መዘውተሪያው እሳት ነው። ወማ ሊዛሊሚነ ሚን አንሷር፣ ከአላህ ጋር ሌላን አካል በማምላክ ራሳቸውን የበደሉ ሰዎች ምንም ረዳት የላቸውም። በቃ ሸፋዓም አይደረግላቸውም፣ አላህ አይጠየቅላቸውም፣ አይለመንላቸውም፣ አላህም ራሱ አይራራላቸውም፣ አያዝንላቸውም። ስለዚህ ሽርክ የሚባለው አደጋ ነው፣ ወላሂ መርዝ ማለት ነው። የምናደርገውን ዒባዳ ሁሉ ለምሳሌ አንድ በርሜል ማር ውስጥ አንዲት ፒልቃት መርዝ ብትጨመር ማሩን በአጠቃላይ እንደምታበላሸውና እንደምታፈስደው ሀከዘ ሽርኩ ዩፍሲዱ ልዒባደተ ኩላሃ። ሽርክ የሚባለውም ዒባዳን ሁሉ ያበላሸዋል። ሶላት የለ፣ ጾም የለ፣ ሐጅ የለ፣ ዘካ የለ፣ ዱዓ የለ፣ ሁሉን ተወኩል የሚባለውን ነገር የለ፣ ሁሉን ነገር አፈር ደም ነው የሚያበላው ሽርክ የሚባለው ነገር ማለት ነው። ሱብሓነላህ። በአንድ ጊዜ አንድ ሰው ከነ አቡ ጀህል ጋር ከነ አቡ ለሃብ ጋር ከነ ወሊድ ብኑ ሙጊራ ጋር ከነ ፊርዓውን ጋር ከነ ኡበይ ብኑ ኸለፍ ጋር ተመድቦ ቁጭ ይላል ሲያጋራ ማለት ነው። አላህ ይጠብቀን። ተሽርክ መጠንቀቅ ግድ ላለ ሁሉ ወኢነማ ካነ ተውሒዱ አዕዘመ ማ አመረ አላህ። ተውሒድ አላህ ካዘዘብን ነገር ሁሉ ታላቁና በጣም ከባዱ የሆነው ሊአነሁ ልአስሉ ለዚ የንበኒ ዓለይህ ዲኑ ኩሉሁ፣ ዲን ሁሉ የሚካብበት የሚመሰረትበት ዋናው መሰረቱ እሱ ስለሆነ ነው። ስለዚህም ነቢያችን ዓለይሂ ሰላቱ ወሰላም በዳአ ቢህ ነቢዩ ፊ ዳዕወቲ ኢለላህ፣ ወደ አላህ ሲጣሩ በሱ ነው የጀመሩት። ወአመረ መን አርሰለሁ ሊዳዕወቲ አን የብደአ ቢህ፣ ለዳዕዋ የሚልኳቸውን ልኡካኖቻቸውን ነቢያችን ዓለይሂ ሰላቱ ወሰላም ዒባዳን ለአላህ ብቻ እንዲያደርጉ ማጋራትን እንዲተዉ ነበር የሚያዟቸው ማለት ነው። ስለዚህ ተውሒድ የሚባለው ነገር ከባድ ነው። ማንኛውም ነገር ለዲን ሌት ቀን ብንሰራ፣ በቃ ለኡማው ሌት ቀን ብንሰራ፣ ለኢትዮጵያ ሙስሊሞች ለምሳሌ የኢትዮጵያ ሙስሊሞች በሙጅሪም መንግስት እየተሰቃዩ ነው፣ እየተቸገሩ ነው፣ ታፍነዋል፣ ነፃነታቸውን አጥተዋል። ግማሾቹ ተገድለዋል፣ ግማሾቹ ታስረዋል፣ ግማሾቹ ተሳደዋል፣ ግማሾቹ በሀገር ውስጥ ተሸማቀው ነው እየኖሩ ያሉት። እንደ ልባቸው ሶላት እንኳ መስገድ አይችሉም። እንደ ልባቸው ዳዕዋ ቀርቶ መቅራት ማቅራት ቀርቶ እንደዚሁም ደግሞ እባካችሁ ይህን አላህ አይወደውም ብሎ አምር ቢል ማዕሩፍ ነህይ አኒል ሙንከር ማድረግ ቀርቶ ለኑሯቸው ተሸማቀው እንደ ልባቸው ፈታ ብለው ማውራት እንኳ የማይችሉበት ደረጃ ላይ ነው ያሉትና ለነሱ ነፃነት መታገል አለብን እያል ስናወራ እንኳ ራሱ ከሽርክ ንጹህ ካልሆን ወላሂ ምንም ነገር ውጤታማ አንሆንም። ወሬያችን ወሬ ሆኖ ነው የሚቀረው፣ ተግባር ላይ ሊውል አይችልም። ወደ ተግባር እየተቃረብን ነው ወይንም ተግባር ላይ ልናውለው ነው እያልን ብንል እንኳ ያከሽፈዋል አላሁ ስብሐነሁ ወተዓላ። ለምን? ሽርክ ስላለብን። ውጤታማ ምን ሆነው አላሁ ስብሐነሁ ወተዓላ ትንሿን እንቅስቃሴ ከባድ ውጤት እንድታመጣ የሚያደርግልን እኛ በተውሂዳችን ንጹሆች ስንሆን ነው። በአላህ ምንንም የማናጋራ ስንሆን ነው። የምንሰራውን ዒባዳ ከሪያ ከይውልኝ ከይስሙልኝና እንደዚሁም ከፈጠራ ከቢድዓ ነገር ያጸዳን ስንሆን ነው ማለት ነው። እንደዛ ካልሆን በቃ ቢከፍቱት ተልባ እንደሚባለው ወይንም ውሃ ቢወቅጡት እንቦጭ እንደሚለው እንደዛ ብቻ ነው፣ ምንም ውጤት አይመጣውም ማለት ነው። ከከለከለን ነገር ሁሉ ትልቁ ሽርክ ነው የተባለበትና ትልቅ የሆነበት ደግሞ ሊአነ አዕዘመ ልሑቁቂ ሁወ ሐቁላህ፣ ከመብቶች ሁሉ ልናሟላቸው ልንጠብቃቸው ከሚገቡን መብቶች ሁሉ ታላቁ መብት የአላሁ ስብሓነሁ ወተዓላ መብት ነው። እሱ ነው የፈጠረን፣ እሱ ነው ያስገኘን፣ የሚረዝቀን እሱ ነው። ስለዚህ የእሱም መብት ማክበር ከሁሉም በላይ ግዴታ ይሆናል። ፈኢዛ ፈረጠ ፊህ ልኢንሳኑ ፈቀድ ፈረጠ ፊ አዕዘም ልሑቁቅ፣ በዚህ በአላህ ሐቅ ላይ ወይንም የአላህን መብት ከተላለፈ አንድ ሰው ሌሎችን መብቶች ሁሉ እንዳጠፋ ነው የሚቆጠረው። የአላህን መብት የፈጣሪውን መብት ያልጠበቀ የፍጡሮችንማ እንዴት አድርጎ ይጠብቃል? ወሆ ተውሒዱላህ ዐዘ ወጀል፣ የአላህ መብት ደግሞ አላህን በብቸኝነት ማምለክ ነው። ሊዛ ቃለ አላሁ ተዓላ እነ ሽርከ ለዙልሙን ዐዚም፣ ማጋራት እኮ በእኔ ፍጡሮችን ማጋራት ትልቅ የሆነ በደል ነው። ከዚህ የበለጠ በደል ምን አለ? እኔን ፈጣሪን አምሳያ የሌለኝን በፍጡር በሚታመም በሚሞት በሚደኸይ በዛ መመሰል ከባድ የሆነ ዙልም ነው አለ። ከዚህ የበለጠ ምን ዙልም አለ ይላል አላህ ሱብሓነሁ ወተዓላ። ኻሊቀ ሰማዋቲ ወልአርድ፣ ሰማያትን ምድርን የፈጠረ ፍጡራችንን ሁሉ የፈጠረ ካልነበርንበት ያስገኘ የሆነን ጌታ በደካማ ፍጡር ማመሳሰል ከባድ የሆነ ዙልም ነው። አላሁ ስብሓነሁ ወተዓላ ምን ይለው? ወመን ዩሽሪክ ቢላህ ፈቀድ ፍተራ ኢስመን ዐዚማ፣ በአላህ የሚያጋራ ሰው በእርግጥ ከባድን ቅጥፈት ቀጠፈ፣ ከባድን ወንጀል ቀጠፈ ይላል። ወመን ዩሽሪክ ቢላህ ፈቀድ ضለ ضላላን በዒዳ፣ በአላህ የሚያጋራ ሰው በእርግጥ ከሐቅ የራቀን መጥመም ጠመመ ይላል። እንደዚሁም አላሁ ስብሓነሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ አላህ በሱ ማጋራትን ፈጽሞ አይምርም። ከዛ በታች ከሽርክ በታች ያለን ወንጀል ግን ለሻለት ሰው ይምረዋል፣ የሻለትን ሰው ይምረዋል፣ ያልሻለትንም ደግሞ ሊያንገበግበው ይችላል፣ በወንጀሉ ምክንያት ማለት ነው። ሽርክን ግን ከማንም ቢመጣ አይምርም ማለት ነው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም አዕዘሙ ዘንቢ አን ተጅዓለ ሊላሂ ኒደን ወሁወ ኸለቀክ፣ ከወንጀል ሁሉ ከባዱ ከዙልም ሁሉ ከባዱ ለአላህ አጋር ማድረግህ ነው። እሱ ፈጥሮህ እያለ እሱ ፈጥሮህ እሱ እየረዘቀህ እሱ እየተንከባከበህ እሱ ሙሉ አካል ሰጥቶህ እሱ ማሰቢያን ሰጥቶህ እሱ እውቀትን ሰጥቶህ እሱ ሀብትን ሰጥቶህ ፍጡሩን ደካማን ፍጡር ለሱ አምሳያ ማድረግህ ይህ ነው ከወንጀሉ ሁሉ ከባዱ። ወቃለ ዓለይሂ ሰላቱ ወሰላም ፊማ ረዋሁ ሙስሊም አን ጃቢር ረዲየላሁ ዐንሁ መን ለቂየ ላህ ላ ዩሽሪኩ ቢሂ ሸይአ ደኸለ ልጀና፣ ከአላህ ጋር የተገናኘ ሰው በሱ ምንንም ሳያጋራ ጀነት ገባ። ወመን ለቂየሁ ዩሽሪኩ ቢሂ ሸይአ ደኸለ ናር፣ በሱ ደግሞ አንድን ነገር እያጋራ ከአላህ ጋር የተገናኘ ሰው እሳት ገባ አሉ። እንደዚሁም ነቢዩ ዓለይሂ ሰላቱ ወሰላም አሉ መማተ ወሆ የድዑ ሚን ዱኒላሂ ኒደን ደኸለ ናር፣ ለአላህ ቢጤን እየተጣራ ጌቶቼ ድረሱልኝ እርዱኝ እያለ የጌታው ሸህ ድረሱልኝ የዳናው ሸህ የአናው ሸህ ድረሱልኝ የማን ሸህ እያለ ማለት ነው አጋርን ለአላሁ ስብሓነ ወተዓላን አጋርን እየተጣራ ሞት የመጣበት ሰው ሳይቶበት እሳት ገባ አሉ። ቡኻሪ ናቸው ይህን የዘገቡት። ለአላህ ቢጤን አሉ። በቃ በሀገራችን ላይ ስንት አሉ ለአላህ ቢጤ ተደርገው የሚለመኑ። ስንት ጎበዝ አሉ በየወንዛ ወንዙ እንደወለዱት ልጅ አላህን የሚያዙ እያሉ የሚቀጥፉ ፍቅሮች ስንት አሉ። እንደዚ አይነቶቹ ናቸው ወልይ ተብለው እንትን የሚባሉት ማለት ነው። ስለዚህ እኽወቲ ወአኸዋቲ እንዳንሸወድ እንዳንታለል፣ አኺራችን እንዳይበላሽ ራሳችንን ራሳችን እንግዛት፣ ለአላህ እናስገዛት። አላሁ ስብሓነ ወተዓላ ወአዕቡዱላህ ወላ ቱሽሪኩ ብሂ ሸይአ ነው እያለን ያለው። አላህን ብቻ ተገዙ፣ በእሱ ምንንም ማንንም እንዳታጋሩ ነው የሚለን። ፈአመረ አላሁ ስብሓነሁ ወተዓላ ቢዒባደቲሂ ወነሃ አን ሽርክ ቢህ። አላህ ያዘዘው እሱ በብቸኝነት እንዲመለክና በእሱ ምንም ማንም እንዳይጋራበት ነው። ወሃዛ የተደመኑ ኢትባት አልዒባደቲ ለሁ ወሕደህ ፈመን ለም ያዕቡድ ላሃ ፈሁወ ካፊሩን ሙስተክቢር። ይህ አላህን በብቸኝነት ማምለክ ፍጡሮች የተፈጠሩበት ዋና ዓላማ መሆኑን ነው የሚያመለክተው። አላህን የማይገዛ ራሱ ባያጋራ እንኳ አላህን የማይገዛ ሰው ከሃዲ፣ ኩራተኛ፣ ትዕቢተኛ፣ እብሪተኛ ነው የሚባለው ማለት ነው። ወመን ዓበደ አላህ ወዓበደ መዓሁ ገይረሁ ፈሁወ ካፊሩን ሙሽሪክ። አላህን የሚገዛ ሰው ከአላህ ጋር ደግሞ ሌሎችን እያቀላቀለ የሚገዛ ሰው እሱ ደግሞ ካፊር ሙሽሪክ ነው የሚባለው። ወመን ዓበደ አላህ ወሕደሁ ፈሁወ ሙስሊሙ ሙኽሊስ። አላህን በብቸኝነት የሚገዛ ግን እሱ ነው ሙስሊም የሚባለው። ሙኽሊስ ዒባዳውን ለአላህ ያጠራ ንጹህ አማኝ የሚባለው አላህ የሚረዳው አላሁ ስብሓነ ወተዓላ ሊረዳውም ቃል የገባለት እንደ አይነቱን ሙስሊም ነው ማለት ነው። ስለዚህ አላሁመ ጀዓልና ሚን አልሙኽሊሲን፣ አላሁመ ጀዓልና ሚን አልሙወሒዲን አለዚነ ያዕቡዱነከ ሐቀ አልዒባዳ፣ ትክክለኛ የሆነውን ዒባዳ ከሚያደርጉት ትክክለኛ ባሮቼ ካላቸው ሙኽሊሶች ካላቸው አላህ ያደርገን እያልኩኝ የዛሬውን ትምህርቴን እዚህ ላይ አቆማለሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ምን ነው ቀራችሁ ነው?